بسم الله الرحمن الرحيم. ألف لام را، تلك آيات الكتاب وقرآن مبين. ربما يود الذين كفروا لو كانوا مسلمين. ذرهم يأكلوا ويتمتعوا ويلههم الأمل فسوف يعلمون. وما أهلكنا من قرية إلا ولها كتاب معلوم. ما تسبق من أمة أجلها وما يستأخرون. سورة الحجر مكية. الحجر مكة يورد يسوسون زتنا زتن ينتقل سالوكا يسوسرا የእስላማዊ የእምነት መጥቦች ዋና ዋና እስራኤል ልጅ ትኩረት ይኖራታል ለማለት ነው። የመካ ስራ እንደመሆኗ መጀመሪያ የመካ ስራዎች በእምነት መጥቦች ላይ ስለሆነ ትኩረታቸው ከነሱም መካከል የአላህን ብቸኝነት እንዲሁም የነቢያችን አለይሂ ሰላቱ ወሰላም የነቢይነት ተልኳቸውን ከሞት በኋላ የመነሳትና የመመንዳትን ሁኔታ ልዩ ትኩረት ይሰጣለች። المحور السورة يدور حول مشارع الصفات والمتجهين برسل الله تفت الأزمان والعصور وتلاعجوا عدروش كنا زمنات وش يتلاعجوا ينبي أشتر ينبرو كهادي وشننا عن بعد من وش اندف اندو وشيكو تجلب أبل اجتماعنا. ولهذا فتاة السورة بالإنذار والتدير جنا تمزلوا عدكباني إلى كهادي وش فتعم أشتندات هنا ما أشتندك أن أعزاد شاكتنا الزرار لك مرفعا بيذل من التويل والوهيل. ربما يود الذين كفروا لو كانوا مسلمين بمعنك ياري سافر هناو على ما اتشون سايوكو يعلفو يعون السهاري واجي نجي متبقى اتشون نجي ربا جهاري بنياونا بمرسو برجي منو مسلمون بنبرا بلاو يمين من نبتجي يمت على السوال لي بمعنك عندهم سرائتو كالجدارة بمعيال يتراجي نبيات دعوة على تماعي ما نتاوي ترينا شركة اتشون ከማት መልከት የተለያዩ ነቢያቶችን ታሪክ ባጭር ባጭሩ ይዘግባሉ። ከመጀመሪያው ከነቢዩላህ ኑህ የሪሳላ በመነሳት ከዛ በተከታታይ ታዋቂ የሆኑ ነቢያቶችን ታሪክ ትጠቅስልናለች ማለት ነው። ከዛም እንደገና በማያያዝ በዚህ ዓለም ዙሪያ ያሉትን ተፈጥሯዊ መረጃዎች ማለትም አላህ ሱብሓነሁ ወተዓላ ለመኖሩና የዓለም ባለቤት ብቸኛ አምላክም ለመሆኑ የሚገልጽና የሚያረጋግጥ የሆኑ ተፈጥሯዊ መረጃዎችን ተጠቋቁመናለች ማለት ነው። ለምሳሌ ይህች ያለንባት ምድር እንዴት እንደተሰራችና እንደተዘጋጀች እንደገና በላዋ ላይ ያሉ የተለያዩ የፍጥረታት ክፍሎች ንፋስ፣ አየር እና በላዋ ላይ ያሉት ደግሞ ህያው ያላቸውና የሌላቸው ፍጥረታቶች እንደገና ከሞት በኋላ የመነሳትና የመመንዳት ሁኔታ ከዚያም በሰማይና በውስጧ ያሉትን ሁኔታዎች በሙሉ በማገናዘብ ትገልጽ አለች ይላል። ዋረደች ሱራ ኢላ ቅሰት ረሸር የድር ኩብራ ቅሰት ሁዳ ወበላ። ከዛ በኋላ ወደ ዋናው ቁም ነገር በመግባት ሰዎች በዚህ ምድር ላይ መጥተው በሚሄዱበት ጊዜ የሚመጡበት አላማ አላቸው። ያንን አላማ በማወቅና ባለማወቅ በስህተትና በትክክለኝነት መካከል ይከፈላሉ ማለት ነው። ከፊሎቹ አላማቸውን ያወቁ በጌታቸው ፍቃድ የሚመሩ ድለኞች ሲሆኑ፣ ሌሎኞቹ ደግሞ አላማቸውን የሳቱ ለግል ስሜታቸው እና ለዕለታዊ ፍላጎታቸው የተገዙ ወስላቶች እና አላማ ቢሶች ይሆናሉ። እነዚህን ሁለት ክፍሎች በሚገባ ትገልጻቸዋለች ማለት ነው። ከዚያም በኋላ ለሰው ልጆች ተበቀለ ያልነበረ አደገኛ ጥላታቸው ይህ እንዴት እንደተነሳባቸው እና እንዳጠመዳቸው በመጨረሻ ምን ቦታ ላይ እንደሚያደርሳቸው ትገልጻለች ነው የሚለው። ከዚሁም ጋር በማያያዝ ገና መጀመሪያው ሰው ነቢዩላህ አደም ጋራ የፈጠረው አተካራና የዛፈው ዛቻ ምን እንደሚመስል ወን እንደፈተ አደም ተንከጥሩ ሱራ ኢላ ተፈሲዳ ኢላምቢያ ነብዩላህ አደምን ታሪክ ባጭሩ ታጠቀፈ በኋላ በማያያዝ የተለያዩ ነብያቶችን ታሪክም አልፋልፋ አጥቃጥካለች። እነዛ መካከል ነብዩላህ ሉጥ ሷይድ ታሊህ ይገኙባቸዋል። ወደፊት ሙስራ ከሪማ ዲከሪ ረሱል ኒዓመቱል ዑዝማ አለይ ወደ መጨረሻማ አካባቢ ነቢያችን አለይሂ ሰላቱ ወሰላም አላህ ታላቅ ጸጋና ከባድ ደረጃ የሰጣቸው መሆኑን በማብሰር እሳቸውም ምስጋናውን እንዲመልሱ ታስታውሳቸዋለች። ይንዛል ያደር ክታቢል መጂድል ማጂድ ማንም ሊያገኘውና ሊይዘው የማይችል ልዩ የሆነ ዓለም አቀፋዊ ተልእኮ ያለው ክታብ በእሳቸው በኩል የተላከላቸው መሆኑን አብስራ የዚህ ድል ባለቤት የሆነ ሰው ከማንኛውም ምስለኛ የበለጠና የራቀ መሆኑን አውቆ ከገቢውን ምስጋና ለጌታ ማቅረብ አለበት ስላለች ማለት ነው። ወገዳ አቴና ከሰብአ ምን አልመታኒ ወልቁርአን አልዓዚም በሚለው التسميات من سورة الكريمة سورة الحجر قبل أن تترك شبة مكنياته የሕጅር የሚባል አካባቢ ላይ የሚኖሩ ሰዎች ታሪክ ስለተዘገበባት ነው። እና ተሙር በመባል የሚታወቁት ነብዩ ባሳሊህ የተላኩባቸው በመዲናና በሱሪያ መካከል የሚገኝ ክልል ነበረ። የነዛ ሰዎች ታሪክ በልዩ ሁኔታ ስለተዘገበ ስያሜው ከዛ ጋር ተያይዘዋል ማለት ነው። አሊፍ ላም ራ አላሁ አለሙ ቢሙራዲ የና ይህን የመሳሰሉ መሰረ ቃላቶችን ልዩ ትርጉም ከመስጠት ተቆጥቦ ባለቤቱ አላህ ይወቅ ማለቱ ይመረጣል። تلك آيات الكتاب وقرآن مبين فذلك التلوية من موتيس عنك صوتك يجيه الكتابة فتستعي عنك صوت ناشا إنها حقا إنها باطلا مالتا خيرا إنها شر يمي لا يمنا يمي أبرا الرأي هونه الكتابة فتأباري عنك صوت فذلك التلو يقرب الله على النهو ومالتا يأتوه وقال مالتنا نياتن قرآن بيات جات عميه بتلايا جهوني كان نابوتا نونا إيتك أن عنك يمتاو بمعراف النابا عنك እስከዛሬ ሌሎቹ ምዕራፎችና አንቀጾች እንደወረዱ ሁሉ አሁንም ከዚህ ቀጥሎ ደግሞ እስከዛሬ እውነትንና ውሸትን ኸይርንና ሸርን ኢማንንና ኩፍርን የሚለያዩና የሚያብራሩ የሆኑ አንቀጾች ሲመጡልህ እንደቆዩ ሁሉ አሁንም ቀጣዩ ክፍል ከዚህ ቀጥሎ ይመጣል ማለት ነው። ነው ቁርአን ሙቢን ማለት አንደኛ ራሱ ግልጽ የሆነ ያው በማያሻማ ቋንቋ የተብራራ የሆነ መልእክት ያዘለ የሆነ ቁርአን ማለት ነው። በሁለተኛ ደረጃ ደግሞ ሌላን ነገር የሚገልጽ ማለት ነው። ያው የተላከባቸውን አላማዎች በሚገባ አዘናዝቦና አመሳክሮ አብራርቶ የሚያቀርብ የሆነ ኪታብ ተጨማሪ አንቀጾች ይመጣሉ ይላል። ሩበማ የወዲ ለዲነ ከፈሩ እነዚያ ተሃዲ የሆኑት ወገኖች የሚመኙት እጅግ ነው ወይም በጣም ጥቂት ነው። ለውካን ሙስሊሚን ሙስሊም በሆነ ኑሮ ብለው ይላል። ማለትም የመልቂያማ በሚሆንበትና በኩፍር ያሳለፉትን ህይወታቸው ወደ ኋላ ሲያስተውሉትና የተደገፈላቸውን ቅጣት ሲገነዘቡት በዚህ በዱንያ ላይ አላማቸውን ስተው በሰይድየት ህይወታቸውን ያሳለፉ ከሃዲዎች ሁሉ በዚያ ጊዜ እኛም እንደ ሌሎች ምነው ሙስሊሞች ነን የአላህን ፍቃድ ተቀብለንና ነቢዮችን ተከትለን ቢሆን ብለው የሚመኙት በጣም እጅግ ነው ማለት ነው። ጸጸት ውስጥ ይገባሉና እና ይህ እንግዲህ ያው ያመጣው ውጤት ችግሩ ጀሀነም ምን እንደሚመስል በሚያወስ ጊዜ በቀላል የሚገለጽ አይደለም ስሜታቸው። በእጅጉ ይጸጸቱበታልና ይነግናሉ፣ ይመኛሉ ማለት ነው። ይህ በአንደኛው መልኩ ሲሆን ተቃራኒ ትርጉምን የሚያስተናግድ በመሆኑ ሩበማ፣ በሌላ በኩል ደግሞ እጅግ ነው ብዙ ነው ማለት ሳይሆን በጣም ጥቂት ነው ለማለትም ተተርጉሟል። ካፊሮች የመልቂያማ ሲሆን የሚያጋጥማቸውን ነገር ሲረከቡ በዱንያ ላይ እያለን ሙስሊሞች ሁነን በነበረ ብለው የሚመኙት በጣም ጥቂት ነው ምኞታቸው ይላል። እንዴት ነው በዚህኛው ቅጣቱ ፋታ ስለማይፈታቸው ይህንን ስሜታቸውን ለመግለጽ እጅሉ አያገኙትም ማለት ነው። ለመመኘት ይሞክራሉ፣ ግን ቅጣቱ ከአንዱ ክፍል ወደ ሌላው ክፍል፣ ከአንዱ አይነት ወደ ሌላው አይነት ሲቀባበላቸው እንደ ውሃ ማዕበል ምን ነው እኛ ሙስሊም በሆን ኑሮ ብለው እሱን ቃል እንኳ ለመናገር ፋታ አይፈታቸውም። ግን በማዕከል ብትቋረጥም ይችኑ ለመናገር ይሞክራሉ አልፎ አልፎ በተገኘው ትንፋሽ ማለት ነው። በፊተኛው በጣም ይመኛሉ የተባለው ገና ከመቃብር ሲነሱና መሕሸር አካባቢ ሲደርሱ ጀሀነም ከመግባታቸው በፊት ባለው ጊዜ ሰፋ ያለ የመመኛና የመጸጸቻ ጊዜ ስላለ በዛ ጊዜ አብዝተው ይመኛሉ። በቅጣቱ ውስጥ ከተረካከቡ በኋላ ግን ይህን ምኞታቸውን ለማስተጋባትና ለማስጠባረቅ እድሉን አይሰጣቸውም እና ቅጣቱ በጣም ጥቂት ነው የሚመኙት ተብሎ ተተርጉሟል። ዝሮ ዝሮ በሁለቱም ማባባል ወደፊት የሚጠብቃቸው አሳር በጣም ከባድ እንደሆነ ነው የሚያሳየው ማለት ነው። ዘሩም የኩሉ የተመሰሩ እና እንዲህ አይነት መከራ ወደፊት ተደግሶ የሚጠብቃቸው የሆኑት ከሃዲዎች ዛሬ አንተ እውነቱን ብትነግራቸውና ብታስገነዝባቸው የማይሰሙ የማይቀበሉ ከሆነ ልክ እንደ እንስሳ ያገኙትን ሀላልና ሀራም ሳይለዩ ይብሉ፣ ይጠጡ፣ ይደሰቱ፣ ይጠቀሙ ይላል። እና እንግዲህ እነሱ ለጊዜው ከበሉ ተጠጡ፣ ወደፊት የሚጠብቃቸውን ነገር እረስተዋል ትተዋልና ይህ ነገር ያዋጣናል እስካሉ ድረስ አንተ መልእክትህን ማድረስ እንጂ ካደረስኩ በኋላ እንዲሳሉ ዝም ብለው እየበሉ እየጠጡ እየተደሰቱ እየተጠናጡ ወይም ለአመል ከንቱ ምኞቱ ደግሞ እያገናጃቸው ብዙን እንወራለን፣ እንሰብራለን፣ እንበለጽጋለን፣ ሁሉንም እናሸንፋለን የሚለው ምኞት ውስጥ እየዋኙ ይጠቅሉ ከሰውፈ ያለመሆን። ወደፊት ግን የሚጠብቃቸውና የሚያጋጥማቸውን ነገር ከዚህ ከጥቂት ጊዜ በኋላ እንደሚያውቁና እንደሚረዱት ነው። ለጊዜው የተነገርካቸውን ካልሰሙ ያው በመረጡት አቋማቸው ይቀጥሉበት። በመጨረሻ ግን ማን እንደሚዋረድና ማን እንደሚከበር እናታውቃቸዋለን ነው የሚለው። ወማ አለክና ምን ቀርየትን ኢላ ወላሀ ኪታቡን ማዕሉም። ይህም በሚልበት ጊዜ ደግሞ ይኸው ነቢዩ ተመጣ ወዲህ እኛ ክደንና አስተባይለን ምን አለብን እያልን እስካሁን በሰላም ነው ያለ ነው። የታለ የጠፋ ነው? እናንተ እንደምትሉት አላህ ቢጠላ ኑሮ እስካሁን ለምን አቆየን ይሉ ነበረ። ለዚህ ምላሽ ነው ወማ አለክና ምን ቀርየትን፣ ከእናንተ በፊትም የተለያዩ የከተማ ነዋሪዎችን አላጠፋናቸውም። ኢላ ወላሀ ኪታቡን ማዕሉም፣ ለእነዚያ የከተማ ነዋሪዎች የተወሰነ የሆነ ቀነ ቀጠሮ የተያዘላቸው ቢሆን እንጂ እንዲሁ ባጠፉበት ዕለት ወደ አሁኑ ድብና አላደረግኳቸውም። ለብዙ ወራትና ዓመታት ሲያጠፉ ይቆዩና አላህ ያላየ ያልሰማ መስሎ ግን ቀጠሮ ይዘላቸው ስለነበረ ያቺ ቀጠሮዋ በምትደርስበት ዕለት ግን አንድ ቀን አመድ ያደርጋቸዋል። እናንተም ታዲያ እንደዛው ቀጠሯችሁን ለማስጠበቅ ያህል እንጂ ስቷችሁ እንዳልሆነ ከዚህ ተረዱት ነው የሚለው። ማተስቢቁ ምን ኡመትን አጀላሃ፣ ማንኛውም ህዝብ የመጠፊዋን እለተ ቀጠሮ አትቀድምም። ወማ የስተፊሩን፣ ከዛም ደግሞ አልፈውም አይሄዱም። ያው ሁሉም ሰዎች ህዝቦች የሚጠፉበትን ቀጠሮ ይዤላቸዋለሁም፣ ያ ከመድረሱ በፊትም አስቀድሜ በደቂቃ በሰኮንድ እንኳ ቢሆን አላጠፋቸውም። ከደረሰ በኋላ ደግሞ ማሸጋሸጊያና አስተያየትም አላረግላቸውም። ሳያልፍም ሳይቀድምም በዛው በተያዘው ቀጠሮ መሰረት ነው ሁሉም ዋጋቸውን የሚያገኙት። ታዲያ እናንተም ከዛ የተለየ እንዳልሆነ አውቃችሁ ጉዳያችሁን ጠብቁ፣ ቀጠሯችሁን በላቸው ነው። وقالوا يا أيها الذي نزل عليه الذكر إنك لمجنون لو ما تأتينا بالملائكة إن كنت من الصادقين ما ننزل الملائكة إلا بالحق وما كانوا إذا منظرين إنا نحن نزلنا الذكر وإنا له لحافظون ولقد أرسلنا من قبلك في شيء الأولين وما يأتيهم من رسول إلا كانوا به يستهزئون كذلك نسلكه في قلوب المجرمين لا يؤمنون به وقد خلت سنة الأولين وقالوا يا أيها الذي نزل عليه الذكر نعم نجيس هذه وش من الياتين الذي ينفرت مشرك وشنا تقواني وشاكتو من قالوا يا أيها الذي نزل عليه الذكر أنت قرآن ممريا تورد ودنيا لنا تلك ودنيا لنفتر وشوجه قالوا إنك لمجنون አንተ እንደምትለው አላህ ለቆህ ሳይሆን አንተ አምሮ የተነካ እብድ መሆን አለብህ ይሏቸው ነበር። የጥጋባቸውና የግርቅናቸው ብዛት የአላህን መለከኛ እንዳንዲ ተራ ሰው እንኳን ጤናማ አድርጎ ማየት አጥቷቸው፣ አንተ ነብይ ተደርክ ያለው እንክላለህ እንጂ በእኛ አመለካከት አንተ እርግጠኞች ነን እብድ ነህ እያሉ ይለፍቋቸውና ይወርፏቸው ነበር ማለት ነው። እና እንግዲህ አንድ ሰው ትክክለኛ የአይዘታን ተልእኮ ሲይዞ በሚመጣበት ጊዜ የሚያጋጥመው ፈተና በግል ህይወት እንኳን ምን ያህል እንደነበረ ያሳያል ማለት ነው። አስረፈል ሙርሰሊን ወሰይድ ልአወሊን ወልአክሪን የተባሉት ሰውዬ እንደ አንድ ተራ ሰው በመቆጠር በሶባቸው እብድ ነህ ይሉ ነበር። ኢነከ በኢነ እያአሰዱ በላመለ ሊያጠሰም እያአሰዱ በእርግጥ አንተ እብድ ነህ በማለት ያዋረዷቸው ነበረ ማለት ነው። لو ما تأتينا بالملائكة دي انجداء انيان دمين لو سايحون انتان دمت لو يا الله ملك سنيا كونك لمن هن ملك سنينة هنو يمي مسكرنا يمي الرجال جيت اللي يا الله ملائك وشنا التامتام بجهاد ملائك وشنا التو هن سو يا الله مرتوطالنا لكوطال انانتان تتغرسنا تتتلوش بلو لمن اتتوابوكوهم منو نبدا يتقال وندرس يا انيان دالنو ابدنا انجي انتان دالتو نبي جايد لهم ان كنت من الصادقين አንተ እንደምትለን የአላህ መልእክተኛ በመሆነ በእርግጠኝነት የምትቆራበት ሰውን መላእክቶችን አምጣና አስመስክርና አረጋግጥ ይሏቸው ነበረ ነው። ማኑ ነዝሉ መላእክቶ ኢላ ቢልሐቅ አላላ፣ እነሱ ቢጠይቁም እኛ ደግሞ መላእክቶችን ለዚህ ምስክርነት የምንልክና የምናወርድ አይደለንም ለመጨረሻ እርምጃ ካልሆነ በስተቀር። አንድ አስተባባይ የሆነ ህዝብ መላእክታ በጀሃድ ተላኩኝ እና አዳግመውን የመጨረሻውን አደጋ ለመጣል ካልሆነ በስተቀር እንዲሁ ቃለ ምልልስ ሊያደርጉ መላእክቶች አይላኩም ይላል። ወማሳኑ ኢደሙን በሪም፣ እና ሰዎቹ በተሐቲ መልክ እንደዚህ መላእክት አምጣ ብለው ጠይቀው መላእክቶች በዲኒ ዓለም ነቢይና ካፊር መካከል ለዳኝነት ከተላኩ ወዳውኑ ከተላኩባት ደቂቃ የማለፍ እድል አይኖራቸውም። ከሃዲዎቹ ወዳውኑ የማይሸጋሸግ ቀጠሮ ይደርስና ዋጋቸውን ይቀበላሉ እንጂ እነሱ እንዳሉት መላእክቶች መጥተው ለነብዩ የምስክር ቃል ብቻ ሰጥተው የሚመለሱ አይደለምና ተፈልጋችሁ እንደ ሌሎቹ ያደባዩአችሁ አለበለዚያ በሰላም መጥተው እናንተን ዝም ብለው መልስ ሰጥተው የሚመለሱ አይሆኑም በላቸው ነው የሚለው። ያው ያለፉት ነቢያቶች ታሪካቸው ሲታይ እያንዳንዳቸው ህዝቦች የመላእክት ይምጣ ብለው በሚጠይቁበት ጊዜ እነዚያ መላእክቶች ሲመጡ የመጨረሻ ደጃ ጥለው ነው የሚሄዱት። ወይ ከተማ ይገለብጣሉ፣ ወይም ደግሞ ንፋስ ኃይል አምጥተው ይጠራርጋሉ፣ ወይም በማዕበል ይጠርጓቸዋል፣ ወይም በችግር በተለያዩ አደጋዎች እነዚያን ከሃዲዎች ከምድርገጽ አጥፍተው ነው እንጂ የሚሄዱት። እንዲሁ በሰላም ይሄ ሰው ነቢይ ነው ብሎ የምስክር ቃል ሰጥቶ የሚሄድ መላእክት አይላክም። እኔ ደግሞ በዚህ ኡመት ውስጥ እንደዚህ አይነት እርምጃ መውሰድ ስለማልፈልግ ነው እንጂ ከላኩማ ዋጋችሁን ታገኙ ነበር በላቸው ነው የሚለው። እና ነህኑ ነዘልነ ዚክራ፣ ለማንኛውም እኛ ይህንን በነቢዩ በኩል የሚደርሳችሁን ብሳጤ ወይም መመሪያ በእርግጠኝነት አውርደነዋል። ወኢና ለሁ ለሐፊዙን፣ እኛም ደግሞ እስከ መጨረሻው ድረስ የምንጠብቀውና የምንንከባከበው እንሆናለን በላቸው ይላል። እናንተ ባታምኑበትም ይህን መልእክቱን አላህ ሱብሓነሁ ወተዓላ ያላከውና ያወረደው መሆኑን ያረጋግጣል ቁርአን ውስጥ ቃል እንደሆነ ማለት ነው። ማውረድና መላእክን ብቻ ሳይሆን ደግሞ ከወረደበት ዕለት ጀምሮ እስከ ዓለም ፍጻሜ ድረስ ማንም ተቃዋሚ ሊሰርዘውና ሊገልዘው ሊለውጠውና ሊያዛባው እንዳይችል ሙሉ ዋስትና ሰጥቼዋለሁ ልጠብቀው ነው ነው የሚለው። ሌላዎችን የቀደምት መጽሐፎችን ግን ዘላለም ሊኖሩ ስላልሳላቸው ጥበቃ ዋስትና አልሰጣቸውም። ይመስሕ ብዙ ነው የሚለው። እመቶቹ ራሳቸው ነብዩን ጨምሮ እናንተ ጠብቁ ኪታባችሁን ብሎ ኃላፊነትን ለነሱ ይሰጣል እንጂ ከሰማይ የወረደን ኪታብ እስከ መጨረሻ ድረስ ማንም እንዳያጋባውና እንዳይዘባርቀው እኔ ጠብቀዋለሁ ብሎ ዋስትና የሰጠበት ጊዜ የለም። ቁርአን ግን ከሌሎች ሁሉ ኪታቦች በዚህ ይለያል። ምክንያቱም እስከ ዘለቄታው ለዓለም ፍጻሜ ድረስ የሚሄድ መመሪያ በመሆኑ በሌላ የማይሻሻልና የማይለወጥ ስለሆነ አላህ ራሱ ጥበቃውን ኃላፊነቱን ወስዷል ማለት ነው። ለሰዎች ቢሰጠው ሰዎች በተዳከሙ ቁጥር እንዳለፉት መጽሐፎች እየሰረዙ እየደለዙ እየለወጡ ያጨማልቁታልና ይህ ኪታብ ደግሞ በሌላ ነቢይና በሌላ ኪታብ የማይተካ እስከሆነ ድረስ በፍጡር ኃይል መጠበቅ የለበትም ብሎ እሱ ራሱ እንደሚጠብቀው ቃል ገባለት ማለት ነው። ወለቀድ አርሰልና ሚን ቀብሊከ ፊ ሺዐ ልአወሊን፣ ከአንተ በስተፊት ደግሞ በቀደምት ህዝቦች ውስጥ በተመሳሳይ መልኩ ብዙ ነቢያቶችን ስንልክ ቆይተናል። ያ ማለት ኡመም ማለት ነው። የመጀመሪያው ነቢይ አይደለህም አንተ፣ ምናልባት የመጨረሻው ነህ እንጂ ነው የሚለው። እንግዲህ የመጀመሪያ ነቢይ ቢሆን ኑሮ ታይቶ ተሰምቶ የማያውቅ ነገር ሲያመጣ እንዴት ሊሆን ቻለ ተብሎ ሊያከራክር ይችላል ማለት ነው። ግን አንተ ብዙ በብዙ መቶ የሚቆጠሩ ነቢያቶች ሲያልፉ ቆይተው የነዛ ሁሉ ውጤት በተደጋጋሚ ከታወቀ በኋላ በመጨረሻ ስትመጣ አንተ ነቢይ አይደለህም እዚህ ነህ እንጂ የሚሉበት ምክንያት የላቸውም። ይህ ከሆነ የአንተ ቢጤዎቹ ሁሉ በሙሉ የዓለም ነቢያቶች እጆች ሊሆኑ ነውና ይህ ደግሞ ታሪክ ጋራ የሚጣጣም አይደለም ነው የሚለው። ወማ የቲም ረሱልን ኢላ ካኑ ቢሂ የስተዚኡን፣ ከአንተ በስተፊት የነበሩት ህዝቦች ደግሞ ማንኛዎቹም መለክተኛ አይመጣላቸውም ልክ አሁን ለአንተ እንደሚሉህ እነዚህ የሚያሾፉበትና የሚቀልዱበት ይሆን እንጂ አሁን እነከ ለመጅኑን ብለው ሲሰድቡና ሲገልፉ በሌላ ነቢይ ያልደረሰ መስሎ እንዳይተቀጥቅህ ከአንተ በፊትም የነበሩት ነቢያቶች ማንኛውም ህዝብ ዘንዳ ተልከው አይመጡም። እነዛ የተላኩላቸው ህዝቦች እንደዚሁ የሚቀልዱባቸውና የሚዘልፏቸው የሚወርፏቸው ቢሆኑ እንጂ ማ ይቃሉ ለከ ኢላ ማ ቀድ ቂለ ሊሩሱሊሂም ቀብሊከ እንዳለው ለአንተ በፊት የነበሩት ነቢያቶች የተነገረው ነገር እንጂ ለአንተ ሌላ አይደርስህም። ብትሰደብም ሌሎችም ወንድሞችን ሲሰደቡበት የቆየ መሆኑን አውቀ ታገሰው ማለት ነው። ከዛሊከ ነስሉኩሁ ፊ ቁሉቢል ሙጅሪሚን፣ እኛ ደግሞ ይህንን የክህደት ስሜት በዚህ መልክ ነው በጠማማዎች ልቦና ውስጥ የምናስገባውና የምናስረዘው ይላል። ማለት ምንድን ነው? አላህ ስብሓነሁ ወተዓላ ለሂዳያ የላከላቸውን መመሪያ እነሱ ግን ለጥሜት መሳሪያ አደረጉት። መጀመሪያ በቅን ልቦና ቢያውት ኑሮ በነቢዮች በኩል የሚላከውን መልእክት እነሱ ጌታቸው ጋር የሚገናኙበትና የሚታረቁበት መስመር ነበረ። ግን መጀመሪያውኑ በምቀኝነትና በተንኮል ሲያውት ጊዜ ይሄ ለኸይር የመጣው ነገር በልቦናቸው ውስጥ ለኩፍርና ለተንኮል መሳሪያ ተደርጎ እንዲገባ ተደረገ። ያ አጠፋቸው ማለት ነው። ላዩኑ ነቢዩ እና እነሱ በጠማማኝ ናቸው ስላዩት በቅን መልኩ ስላልተመለከቱት ሊያምኑበት አይችሉም። ለዚህ መዋል አቋም ይዘዋልና ማለት ነው። ወቀድ ኸለት ሱነቱ ልአወሊን እና የቀደምት ህዝቦች ልምድ በእውነት አልፏልና ቀደም ሲልም ነቢይ ስልክላቸውና ኪታብ ታወርድላቸው በጥልቦና መቀበል ሲገባቸው ይሄ ከማንም አይልቅም እንደኛው ግዴ ሰው ነው እንዳውም ልጅ ነው ያመጣውም ነገር ካህና ነው ሸረ ነው በማለታቸው ለጥፋት እንደተዳረጉት ሁሉ አሁንም ባንተ ያሉት ያንኑ ፍቅር የሚደግሙ ከሆነ በነዛ በቀደምት ህዝቦች ላይ የወሰድኩት እርምጃ በእነሱ ላይ እንደምደግመው ነው የሚያሳየው ነው ማለት ወለው فتحنا عليهم بابا من السماء فظلوا فيه يعرجون لقالوا انما سكرت ابصارنا بل نحن قوم مسحورون ولقد جعلنا في السماء بروجا وزيناها للناظرين وحفظناها من كل شيطان رجيم الا من استرق السمع فاتبعه شهاب مبين والارض مددناها والقينا فيها رواسي وانبتنا فيها من كل شيء موزون وجعلنا لكم فيها معايش ومن لستم له بعابسين وإن من كئن لا عندنا خزائنه وما ننزله إلا بقدر معلوم ولو فتحنا عليهم بابا من السماء فضل فيه يعرجون إننا نجي كافروش لن نسو يسماء البر بالنسف الله شونا ወደ ሰማይ ዓለም መጥተው ያንተ ወህይ የሚመነጭበትን አካባቢ እንዲጎበኙ ይጋበዙ ተበሉ ፍያርዱ እና በዛ በተከፈተላቸው በር ወደ ላይኛው ዓለም ለመውጣት እየቀጠሉ እየዘለቁ ቢመጡ ለቃሉ ይሉ ነበር እነማ ፍክረት አብሳሩና አይኖቻችን እንዲሁ ዝም ብለው ነው የጣበዙብንና ግራ የተጋባ ነው ወይም የተፈየለብን ይላሉ በልናኑ ቀውም መስሩን በእውነቱ እኛ በዚህ ሰውዬ ሟርት የተጠለፍንነን እሺ ስለደገመብንና አስማክራ ነግበብን ወደ ሰማይ የወጣን መስሎን ተጭርብረን ነው እንጂ ሁነትኛ ወደ ሰማይ ወጣን አይደለም በማለት በጃጅ የሚሰሩትንና የሚያደርጉትን ነገር እንኳን ለመታድ ይሞክራሉ የድቅናቸው ብዛት ነው ምን እና እናንተ እንደምትሉት የሰውያ አወናባጅ አይደለም አላህ Subhanahu Wa Ta'ala በፍቃዱ መርጦት ከወደ ሰማይ መመሪያ እያወረደለት ነው ተፈልጋችሁ ደግሞ የሱ መመሪያ የመነጨበትና የመጣበትን አካባቢ ንቶለላካያችሁ ግዜ መሰላል ድርግቼ ወደ ሰማይ ዓለም እንዲወጡ ብጋብዛቸውና ልክ በእግራቸው ተጧት ጀምረው እስከሚችግረስ ያው የሚያስፈልገውን ያህል ጊዜ ጉዞ ቢቀጥሉ ሊያምኑ አይችሉም ምድርን ዓለም ለቀው ወደ ሰማይ ዓለም ተሸጋግረው እንኳን ቢያው የሱ ማርተኛ ማርት ስላነበበብን ከመሬት ተነስተን ወደ ሰማይ የዘለቅን መስሎም አይናችን ተጭበርብሮና ተደናብሮ ነው እንጂ ተመሳስሮብን ሁነትኛ ከመሬት ተነስተን ወደ ሰማይ ዘልቀን አይደለም ብለው ራሳቸውን ለመካሪና ለማስተባበል ይቃጣሉ። ሰው እንግዲህ ይደርቅ እስከዚህ ድረስ ይሄዳል ማለት ነው። በጃሃድ የሚያየውንና የሚጨብጠውን ነገር ከያል ነው ብሎ እስከ ማስተባበል ይሄዳል ነው የሚለው። ይህን ያደርጉ ነበረ። እንኳን መሳደድና ማጥላላት ቀርቶ እዚሁ ምድር ላይ ሆነው እኔ ወይም መላእክት አልቼ የማስመስከሩ ጉዳይ ይቅርና እነሱን ራሳቸውን ወደ ሰማይ ዓለም እንዲወጡ ብጋብዛቸውና በተዘረጋላቸው መስመር በጃሃድ ተከታትለው ወደ ሰማይ እየወጡ ቢመጡ የሚያውቁትና የሚሰሙትን ነገር ሁሉ ሲህር ነው። አይናችን ላይ ተደግሞትም ከፊታችን የሚታየን ሰማይ የመሰለው ነገር እንዲሁ ባዶ ነገር ነው ተፈይሮብን ነው እያሉ ያስተባብሉ ነበር እንጂ እውነት ወደ ሰማይ መውጣታቸውን ሊያምኑና ሊቀበሉ አይችሉም ነበረ ነው። ወለቀድ ጀአልና ፊስሰማኢ ቡሩጀን እኛ ደግሞ በእርግጥ በሰማይ ላይ የተለያዩ የከዋክብት መስመሮችን በእርግጥ ሰርተናል ወይም ዘርግተናል ማለት ነው። እና ቡሩጅ ማለት እንግዲህ ፀሐይ ጨረቃን ጨምሮ ትልልቅ ከዋክብት የተንቀሳቃሽ የሆኑት ከወደ ምስራቅ ተነስተው ወደ ምዕራብ በሚያደርጉት ጉዞ የራሳቸው የሆነ መስመር አላቸው ማለት ነው። ያ መስመር አንዱ ከሌላው ዝንፍ አይልም። እንደገና ደግሞ በጉዟቸው መድረስ ባለባት ደቂቃ ሰኮንድ ሳይቀር ወደ ኋላ ሳይቆይ ወይም ወደፊት ሳይቀድም እያንዳንዷ ቸላ ቸላ አላት መናኸሪያ። እና ያቺ መናኸሪያ ዋና መስመሩ ቡሩጅ ትባላለች ማለት ነው። እና በዚህ እንግዲህ በጣም የተንጣለለና የራቀ የሰፋ በሆነ ሰማይ ላይ የተለያዩ ከዋክብቶች የሚንቀሳቀሱበት በጣም የረቀቀ የሆነ መስመር የዘረጋሁትና ቸላዎችን የመደብኩት እኔ መሆኔን ቢገነዘቡ ኑሮ ለማረገው ነገር ሁሉ አክብሮት በሰጡ ነበረ ማለት ነው። ወዘየና ሊናግሪን እና ሰማያቶችን ደግሞ ሰማይን ለተመልካቿ የተዋበችና ያማረች ያደረግናል። ራሷ ጋራ ተራራ የሌላት ሰጥ ያለች ወጥ ትትሆን ግን እንደገና ውበትና ጌጥ የሚሰጡ ከዋክብቶች በተለያየ አቅጣጫ በመመደባቸውና በመንሰራሸራቸው ውበት አተረፈች። እንደዚህ አድርጎ የፈጠረ ጌታ ያለምንም መደገፊያና ማንጠልጠያ ነቢይ መምረጥና ኪታብ ማውረድ ያቅተዋል ተብሎ ባልተገመተ ነበረ። ይህንን ያስቡ ኑሮ ነው ነው። وحفظنا من كل شيطان الرجيم لذلك ندمو يحسن سماي يترجمنا ترحمتي يتبارروا كهون شيطان الشنقل هلو تبقنا ودلا يوتسو يسماي نوريه ሰማላይ ቆሱ እየተረቁና እየቀዱ አምጥተው ለፍቅራና ለጠንቋዎች እንዳያከፋፍሉ በማለት የተለያዩ ከዋክብቶችንና መላእክቶችን እንዲቆጣጠሩና እንዲከላከሉ በማድረግ ተበቀቋት ነው ማለት። ኢላ ማን ይፈረቀ ሰማ ላኪን ማን ይፈረቀ ሰማ ግን ከነዚህ ከሰይጣኖች መካከል አንዳንድ ጊዜ ጆሮአቸውን ወደ ሰማይ ቀረብ አድርገው አየር ላይ በመለገት የሚያዳምጡ ይኖራሉ ለማዳመጥ የሚሞክሩ ታስባው ሻቡ ሙሂን ወዳውኑ ግን ሰዎች ከተዋቅብቶች የሚነሳ ግልጽ የሆነ የካስል ሽቦ ወይም ይብልባል ይከተላቸውና ይመታቸዋል ነው። ይህ መጀመሪያ እኛ ነቢይ ከመላካቸው በፊት በተለይም ከነቢዩላህ ኢሳ በፊት ሰይጣኖች ወደ ሰማይ ሂዶ የማዳመጥ ከመላእክቶች ወሬ የመቅዳት ሁኔታ እጅግ ነበራቸው ይባላል። ግን እነዚህ የመጨረሻ ሁለት ነቢያቶች በሚመጡ ጊዜ ያ እድያቸው እየጠበበ መጣ። በተለይ በእኛ ነቢይ ጨርሶ ተሰመባቸው ሰማ አካባቢ ጥራሽ እንዳይገርሱ በየከዋክብቶቹ ላይ እንደሳት ነገር ወንታት እየተነሳ እንዳባራቸው ተደረገ። ይህም የሆነበት ምክንያቱ ነቢዩ መሐመድ አለይሂ ሰላቱ ወሰላም የመጨረሻው ነቢይ በመሆናቸው እነዚህ ሰያጢኖች የሰማይ ወሬን በተለያየ መንገድ እያገኙ በዚህ በምድር ላይ ላሉ ጠንቋዎችና ፉቅራዎች ወሬ ታጣመሱ። እነዛ ደግሞ ተንኮለኛ ጠንቋዎች ትንሽ መንደርደሪያ ነጥብ ካገኙ በዛ ላይ የራሳቸውን ማብራሪያ እየጨመሩ እገሌም የተማረ ወሬ እንትን ይነግረናል እገሌም ነብይ ሆንኩኝ ይላል ታዲያ ማንኛው ትክክለኛ ማንኛው ስህተኛ የትኛውን እንቀበልና እንከተል ይላሉ። ህዝቦች እንዳይወናበዱ ከተማይ በኩል የሚመጣ ወሬ አንድ ምንጭ ብቻ ይበቃዋል በማለት ዘገው እና ይሄ ሸረፈልድ ሳለት መሐመድ ነብዩ መሐመድ ተልኮ ክብር ሲባል ነው ወደ ተማይ በኩል ሰጥቶ ከተላኩበት ለት አንስቶ በሳቸው በኩል እንጂ ሌላ ወሬ ምንም ነገር ፍንጭ እንዳይገኝና የህዝቦች እንግዲህ ትኩረት ወደ ሳቸው እንዲሳብ ያደረገው ነው ማለት ነው። እና የተረገሙ የሆኑ ሰይጣኖች እንግዲህ ከወደ ሰማይ በኩል ቀጥታ ሰማው መድረስ አይችልም ተዛዋዲ ግን አየር ላይ ይንጠለጠሉና በተወሰነ ርቀት ከዋክብቱ በማይደርስባቸው አካባቢ ሆነው ያደባሉ። አሁንም መላእክቶቹ አንድ ነገር ፍርሳቸው ሲዋጁ ከዛ ተቀጥታ አድርገው ከሰማይ እንዲህ አይነት ወሬ ተምቻለሁ በማለት ለመንገርና እዚህ ምድር ላይ ያሉትን ህዝቦች በፍጥራዎችና በጠንቋዎች አማካይነት ለማወናበድ እንዲችሉ ማለት ነው። ያችን አንድ ቃል ለማምጣት ብዙ ይማማታሉ ምጥዋት ይከፍላሉ። ኢላ ማን ይፈረቀሰና አሚለው ይሄንን እና ቢከለከሉም ተስፋ ሳይቆርጡ በተወሰነ ደረጃ ዝቅ ብለው ባዶ ሆዋ ላይ ጆሮአቸውን ለግተው ለማዳመጥ የሚሞክሩ ይኖራሉ። ታዝባው ሻው ሙሉ እነዛም በተለየ እርቀት ውስጥ ቢኖሩም ከዋክብቶቹ ዝም አይሏቸውም። ግልጽ የሆነ የታዝ ንብልባል ይላክባቸዋል ይከተላቸዋል። ወልአርድ መደድናሃ እንደገና ደግሞ ይህች መሬት ለእናንተ ለመኖሪያ ስመች ዘንዳ ዘረጋናት። ዋልቀና ሲያረባት በላዋ ላይ ደግሞ የተለያዩ ተራራዎችና ኮረብታዎች ወደ ታች ተስለውና ርጭተው እንዲይዙም ደረደርንባት። ወአንበጥና ሲያ ሚን ኩል ሸይኢን መውዱን እንደገና ደግሞ በህክማችን የተመጠነና የተመዘነ የሆነ ጠቃሚ የሆነ ነገር ሁሉ አበቀልንባት። የአትክልቶችን ፍራፍሬዎችን አዝመራዎችን ለሰው ልጆች ጠቃሚ የሆኑ በአስፈላጊው መጠን በለዋ ላይ እንዲበቅሉና እንዲያፈሩ አደረግናቸው ነው አምነው። ይህን ሁሉ ያደረገ ጌታ ታዲያ ለሰው ልጆች ጥቅም መሟላት አስቦ እንደገና በመንፈሳቸው በኩል ያለውን ምግብ ደግሞ ለማሟላት ነቢዩ ልከው እና ኪታብ ያወርድላቸው በልሳ በደስታ መቀበል ሲገባ መካሪውን ምን አመጣው ማለቱ ነው። ወጃአልና ለኩም ፊሃ መዓይሸ እና ለእናንተ በዚህ በምድር ላይ የመኖሪያ ለመኖር የሚያስፈልጓችሁን ነገሮች ሁሉ አስተካከልንና አሟላንላችሁ ይላል። ያው ከአየር ጀምሮ እነ ውሃን እነ አፈርን እነ ዛፍን እነ ሳርን እነ ቅጠላቅጠልን አዝመራን አትክልትን አየርን ሁሉን ነገር ለሰው ልጆች ኑሮ ይጠቅማልና ያስፈልጋል የሚባለውን ነገር ሁሉ አሟልተን አደራጀን ይላል። ወመለስኩም ለሁ ቢራጅቂን ለእናንተ ለራሳችሁ ብቻ ሳይሆን በእናንተ ቁጥጥርና አስተዳደር ስር ላሉትም ሁሉ እናንተ ልትመግቧቸው የማትችሉትንም ጭምር ያው ልጆቻችሁን ቤተሰቦቻችሁን እንደገና እንስሳቶቻችሁንም ጭምር የሚያስፈልገው ሁሉ ነገር ለገስናችሁ። ታዲያ ይህ ሁሉ ለታና ስጦታ ባለቤት መመስገን አለበት መስካሪና ማስተባበል ማለት ነው። ወይኑ ሸይኢን ኢላ እንደና ኸዛኢኑሁ ማንኛውም ነገር ደግሞ በእኛ ዘንዳ መጋዘን ያለው ቢሆን እንጂ እንዲሁ ዝም ብሎ የተተወ ነገር የለም። ለሰው ልጆች አስፈላጊ የተባለው ነገር ሁሉ በእኛ ዘንዳ ዋና መጋዘን አለው ማለት ነው ማስተባበያ። ወማኑ ነዝሉሁ ኢላ ቢቀደሪል ማሉም የሁሉ ነገር መጃዘን በእኛ ዘንዳ የሞላ ከመሆኑም ጋራ ግን በተወሰነ መጠን ካልሆነ በስተቀር አናወርደውም። ሀብቴ ንብረቴ በጣም ሰፊ ነውና እንዲሁ ዝም ብሎ ለሚያስፈልገው ለማያስፈልገውም ልገንብርለትና ላጥለቅለቀው አልልም። በሕክማ ነው የምሰራው ሁሉንም ነገር። የአላህ ስጦታ ሁልጊዜ ቢለግሰው ለዓለም ህብረተሰብ እያንዳንዱ ወደስ ከሚጠላ ነገር ቢሰጠው እንኳን አያልቅበትም። ከመሆኑም ጋራ ግን ለሁሉም በማያስፈልገው መጠን ነው የሚሰጠው ማለት ነው። በምን ዝም ብሎ ለሁሉም ከሰጠው ሁሉም በጥጋብ ውስጥ ይገባና በዚህ ምድር ላይ የመኗኗርና የመቻቻል እድሉ ስለሚጠብ ሀብታም መሆን ያለበትን ያደርገዋል። ደግሞ እዛ ሀብታቡን ጋር ተባብሮና ተደጋግፎ ለመኖር የሚያስፈልገውን አንዱን በእውቀቱ ሌላውን በጉልበቱ እንዲሆን ያደርገዋል እንጂ መጋዘኑን ሞልቶ ተተረፈ ብሎ ለሁሉም ሰው ዝም ብሎ ገንብሮ አይለቅም። በመጠኑ ነው የሚያስተናግደው ይላል። وارسل الرياح لواكها فأنزلنا من السماء ماء فأسقيناكموه وما أنتم له بخازنين وإنا لنحن نحيي ونميت ونحن الوارثون ولقد علمنا المستقدمين منكم ولقد علمنا المستأخرين وإن ربك هو يحشرهم إنه حكيم عليم ولقد خلقنا الإنسان من صلصال من حمأ مسنون وَالْجَانَّ خَلَقْنَاهُ مِنْ قَبْلُ مِنْ نَارِ السَّمُومِ وَأَرْسَلْنَا الرِّيَاحَ لَوَاقِحَ أَهُنُمْ كَشْلُوتَ أَكْشِنَا تَجِدْنَا تَأْكِنَ مَعَ الرَّجَاجَةَ أَوَكِ أَنْدَانْ دُوْشِنْ لَمَتَّسِي بِيَاسْفَلِّكْ يَوْلَّاكُمْ مِنْ دَمِ التَّاقُوتِ نِفَاسُ وَشِّنِ مِلِكِ اللَّهِ شُوَالًا نِفَاسُ لَجِسْ عَلَمْ بَتَعَمَا أَسْفَلَّاكِنَهُمْ يَنْهِمْ يَقَيَّوْنْ أَجْيَرْ يَمْنِي رَوَا ሁሉም ነገር ጥቅም ሊሰጥ አብቦ ሊያፈራ የሚችለው ንፋስ ካለ ድረስ ነው። እና እነዚህ ንፋሶች የተለያዩ ዛፎችንና አዝመራዎችን እርስ በርሳቸው በማነካታትና በማንቀሳቀስ የሚያዳቅሏቸውና እንዲያፈሩ የሚያደርጓቸው የሆኑትን የንፋስ ኃይሎች እንልክላችሁና እናሰራጨላችኋለን ይላል። ፈአንዘልና ሚነ ሰማኢ ማ እንደገና ደግሞ ለፊታዎቻችሁ መገኛ የሆኑ ዘንዳ ከወደ ሰማይ በኩል ዝናብንም የምናወርድላችሁ እኛ ነን። ፋጥናኩሙህ ምናጠጣችሁ ወማንስም ለሁ ቢኻዚን የዝናብ ደግሞ ከወረደ በኋላ እናንተ በመቆጠሪያ የምትገድሉትና የምትፈዝኑትም አይደለም። ዝናቡ ከወረደ በኋላ ለጊዜው ከምድረ ገጽ ላይ የሚያስፈልገውን ጥቅም ሰጥቶ የሚተርፈው ደግሞ ወደ ምድረ ከርስ ገብቶ ተከማችቶ እንዲቆይ አደርግላችኋለሁ። እኔ ነኝ እንጂ እናንተ እንኳን ማውረዱ ቀርቶ የወረደውን እንኳን እንዳይባክን በጥሩ ቦታ አስቀምጦ እንዳፈላጊነቱ መጠቀም እንኳን አስችሉም ነበረ። ግን እኔ በፈሩ ውስጥ ወደ ታች አፈሩ ሰርጎ እንዲገባና ተፈዝኑ እንዲቆይ አደርጋለሁ ወይም ከዛ በኋላ በሚያስፈልጋችሁ ቦታና ሁኔታ እየቆፈራችሁ እንድታወጡት ወይም እኔ በተለያዩ ምንጮችና በጅረቶች አማካይነት እየሄደ እንዲያገለግላችሁ የማደርገው እኔ ነኝ። አውራጁም አስከማቹም እኔ ነኝ ማለት ነው። ወኢና ለነህኑ ኑሕይ ወኑሚቱ ከዚህም በላይ ደግሞ እኛ ማንኛውንም የሚፈጠር ነገር ሁሉ ሕያው የምናደርገውና የምናገኘው እኛ ነን። እንደገና የተፈጠረው ነገር ደግሞ ቀጠሮው ሲደርስ እድሜውን ሲያጠቃልል የምንገለውም እኛ መሆናችን ይታወቃል። ይህ ሁሉ ልትሉኝ አትችሉም፣ ተጨባጭ ነውና። ወናህኑ ልዋሪሱን ሁሉም ነገር ካለፈ በኋላ እና ተከሰመ በኋላ ደግሞ የሁሉም ነገር ተረካቢና ኋላ ቀሪ የምንሆነውን እኛው ነን ይላል። በአክብሮት ስም እያባዛ ነው እንጂ ብዙ ጌቶች ናቸው ማለት አይደለም። እና ሁሉም ነገር ሳይኖር በፊት እሱ ራሱ አለ። እንደገና በፍቃዱ ሁሉንም ነገር አመጣው። እንደገና ከተወሰነ ጊዜ በኋላ ሁሉንም ነገር ሲያጠፋና ሲያስወግደው ደግሞ ብቻውን ወደ ኋላ የሚጠረውና ሁሉም ነገር የሚቆጣጠረውም እርሱ መሆኑን ነው የሚገልጸው ማለት ነው። ይህ ሁሉ እንግዲህ በቃላት ብቻ ሳይሆን በተጨባጭ እኔ ነኝ የሚተፎካካሪ ሳይኖር ይህን ሁሉ እንዳደረገ ሁሉም ያውቃል በስሜቱ ማለት ነው። ታዲያ ይህን እያወቃችሁን ያዝኳችሁና የመከርኳችሁን ለመቀበል ምንድነው ችግራችሁ ማለት ነው። ወለቀድ ያልነ المستقدمين منكم ከናንተ ደግሞ ቀዳሚዎችን እኛ እናውቃለን። ወለቀድ ያልነ المستخرين ወደ ኋላ የሚጠሩና የማይሰለችትንም እንደዚሁ እናውቃለን ይላል። ይሄን ያለበት ምክንያቱ እንግዲህ አላህ Subhanahu Wa Ta'ala መልእክት በሚልክላቸው ጊዜ ለሰው ልጆች ያንን የጌታን ፍቃድ ወዲያውኑ ቀድመው በግንባር ቀደምነት የሚቀበሉትንና ጥኖችን አጣቸዋለሁ ማለት ነው። ወይም ደግሞ ያ ነገር ከደረሳቸው በኋላ የሚዘገዩትንና የሚጎተቱትን ኋላ ቀር የሚሆኑትንም ልግሞኞቹን አጣቸዋለሁ ነው የሚለው። ይህ በአንድ በኩል ነው። በሌላ በኩል ግን የተለየ ሰበብ አለው የመጣበት ይላሉ። ምንድነው? በነቢያችን ነቢይ አለይሂ ሰላቱ ወሰላም ከሰሃቦቹ ሴቶች መካከል አንዲት በጣም ቆንጆ ውብ የሆነች ሴት ነበረች ይባላል። እና ሴቶቹም ገና ቁጥራቸው ጥቂት በነበሩበት ጊዜ መስጂድ እየመጡ ጀማዓ ይሰግዱ ነበረ። ወንዶቹ ወደፊት ይሰለፉና ወደ ኋላ መጨረሻ ሴቶቹ ይመጡ ነበር። እና እቺ ቆንጆ ውብ የሆነ ሴት እየመጣ ከጀርባ ሴቶች ጋራ በምትቆምበት ጊዜ አንዳንዶቹ አዲስ ሰለምቴዎችና እምነታቸው ያልጠነከረላቸው ሰሃቦች እሷን አጨልቆ ለማየት ወደ ኋላኛው ሶፍት ያሸገሽጉ ነበር። ሲያጎነብሱ በውብታቸው አጨልቆ ለማየት ይባላል። በአንጻሩ ደግሞ በጣም ኢማናቸው የጎለበተው ይቺ ሴት እንዳትወሰውሳቸው በመፍራት ወደ አወል ሶፍት ቀድመውና ተሻምተው ይገቡ ነበረ። እና ከእናንተ መካከል በእምነት ደረጃችሁ በመለያየታችሁ አንዳንዱ በሶላት ውስጥ መጥፎ ነገር ላለመስራት ፈርቶ ወደ አወል ሶፍት ቀድሞ የሚሄድ አለ። አንዳንዱ ደግሞ ደካማ በመሆኑ እንዳውም ሲታወቀ ወደ ታች የሚያሸገሽግ አለና ሁለታችሁንም አውቃችኋለሁ በማለት አስጠነቀቃቸውና አረማቸው። ስተተኞቹን አረመ፣ ትክክለኞቹን ደግሞ አደነቃቸው ማለት ነው። እና ሀሳቡ ሁለቱንም የሚያጠቃልል ነው። እምነትን በመቀበልና ግዴታን በመወጣት ተራማጅ የሆኑትንና ንቁዎቹን ወይም ደግሞ እንዲሁ ተጎታችና ልግመኞቹን አውቃለሁኝ ነው የሚለው። ሰበቡ ያ ቢሆንም በማንኛውም ጊዜ ወደ ኸይር የሚቀድሙትና የሚሻሙት ወይም የሚለግሙትና የሚዳከሙት በአላህ ዘንዳ በቅርብ ክትትል እየተደረገላቸው መሆኑን ነው የሚያሳየው ማለት ነው። ወይነ ረበከ ያንተ ጌታ ደግሞ ሆ ያስሩም ሁሉንም የሰው ልጆች ቀጠሯቸው ሲገለጽ ከመቃብራቸው አንስቶ ያሰባስባቸዋልና ለፍርድ ያቀርባቸዋል። በእርግጥ እነሆ ሐኪሙን አሊም እሱ በሚሰራው ነገር ሁሉ ጥበበኛና አዋቂ ነውና ሁሉንም በእውቀቱና በጥበቡ ያስተናግደዋል። እስከዚያው ግን ሁሉም የመሰለውንና የመረጠውን ይስራ ማለት ነው። ወለቀድ ኸለቅነ ልኢንሳነ አሁንም ደግሞ ከችሎታችን ማረጋገጫ ምልክቶች ከሆኑት አንዱ ዋና ቁም ነገር ሰው የተባለውን ፍጡር ለመጀመሪያ ጊዜ እኛ ፈጥረነዋል ይላል። ሚን ሰልሳሊን ከደረቀ ጭቃ መጀመሪያው ጭቃው ተቦክቶ ለብዙ ጊዜ ከቆየ በኋላ በሸክላ መልክ ተቀርጾ ተሰርቶ ሲደርስ እንደዚህ ሲነኩት እንደ ቆርቆሮ ክልክል እያለ ድምፅ የሚያሰማ ከሆነ ደረቅ ጭቃ ሰውን ፈጠርነው ይላል። ሚን ሐመኢን መስኑን ያ ደረቅ ጭቃ ደግሞ ከጥቁር ያ ደረቅ የሆነ ሸክላ ከጥቁር ጭቃ የተሰራ ያ ጥቁር ጭቃ የተባለው ከተለያዩ አፈሮች ተቀምሞ ከተቦካ በኋላ ከቡካቱ ብዛት የተነሳ ሽታው የተለወጠና የሚጎተት የሆነ ነበረ። ከዛ ፈጠር ነው። ይህም እንግዲህ አላህ ስብሓነ ወተዓላ ችሎታውና ጥበቡ በጣም የረቀቀ መሆኑን ነው የሚያሳየው። ሰውን የመሰለ እንዲህ ከአጠፍ ዘርጋ የሚል የሚያስብ ሁሉን ነገር የሚቆጣጠር የሆነውን ክቡር ፍጡር እዚህ ከማይሰማው ከማይለማው አፈር ሰባስቦ እንዲሁ ውሃ አርሶና አንጃፍታ አብዝቶ ከቆየ በኋላ የተለያየ ቅርጽ ሰጥቶ እናትም አባትም ሳያስፈልገው ሩህ የሚባለውን ምስጢር ጨምሮ ይሄ የመጀመሪያው ሰው ያስገኘ ጌታ ነው። ይህን እንግዲህ እኔ ያስገኝቻለሁ የሚል ሌላ ተቃራኒ አልተገኘም እስካሁን ድረስ በባለቤትነት ማለት ነው። ይህንን ያደረገ ጌታ ታዲያ ለሰው ልጆች እንግዲህ ወሳኝ ብቸኛ አምላክ መሆኑ የማያጠራጥርና የማያከራክር መሆኑን ከዚህ መረዳት ይቻላል ማለት ነው። ወልጃነ ኸለቅናሁ ሚን ቀብሉ ልናርሰሙም ጃን የሚባለውን ደግሞ የጅኖችን አባት ከነቢዩላህ አደም መገኘት ቀደም ሲል ከሳት ነው የተፈጠረው። ከሳትም የመጨረሻዊቱ ሰማያዊ ከሆነችው ልሳኗ ይላል። እሳት እንግዲህ በሚነድበት ጊዜ ከታች ቢጫ ይሆናል፣ የነደዱ መልክ ማለት ከፍ ሲል ቀይ ይሆናል። ያ ደግሞ ከፍ ሲል ሰማያዊ ይሆናል፣ የመጨረሻዋ ያጭት መስላ የምትውለበለበው። ከዛች ከእሳቷ ልሳን ከነደዷ ጫፍ ላይ ነው የመጀመሪያው ጅን የተፈጠረው ነው። ይህም እንግዲህ በጣም አስገራሚ የሆነ የአላህን ቁድራ የሚገልጽ ነገር ነው። ይህ ሰውየውን ከማይሰማው ከማይለማው አፈር ሲፈጥረው ጅኑን ደግሞ ጥርሱን የሚታይ እንጂ የማይጨበጥ ከሆነው ከእሳት ምድር ባል ልሳን ፈጠረው ማለት ነው። ከዚህ ከሁለቱ ነገር ፈጥሮ ነው እንግዲህ ሰውና ጅኑን ዛሬ ዓለምን እንዲሞሉ ያደረገው። ይህንን ያደረገ ጌታዳ ለእነዚህ ፍጡሮች የሚበጃቸውንና የሚጠቅማቸውን ለመንገርና ለማስተማር ነቢይ ቢመርጥላቸውና ኪታብ ቢያወርድላቸው ምኑ ነው የሚያስደንቀው ነው የሚለው። إذا قال ربك للملائكة إني خالق بشرا من صلصال من حمأ مسنون فإذا سويته ونفخت فيه من روحي فقعوا له ساجدين فسجد الملائكة كلهم أجمعون إلا إبليس أبى أن يكون مع الساجدين قال يا إبليس ما لك ألا تكون مع الساجدين قال لم أكن لأسجد لبشر خلقته من صلصال من حمأ مسنون قال فاخرج منها فإنك رجيم وإن عليك اللعنة إلى يوم الدين. وإذ قال ربك للملائكة اشكر لهم يا رسولنا ملتن يكن ويأوت الله يتعال ملائكة جمع وكن بها لمهون نيرا إني خالق بشرا من صلصال من حمأ مسنون جنا نبي الله آدم كما افتروا بسيط ساكتون لما افتر يأكسب مهونون لملائكة وكسي جلت الله اشتو من الله إني بجي بمدر الله ሰው የሚባል ፍጡር ለፈጥረና አላስቀምጥ ይችላል ያ ሰው የተባለ ፍጡር ምን ይፈጠራው ምን ፈልሳሊ ከደረቀ ሸክላ ነው ማለት ከጭቃ ተሰርቶ የደረቀ የሆነ ሸክላ እንደዚህ ሲነኩት ድምጽ የሚፈጥና የሚጠለጨል ከሆነ ሸክላ መሰል ነገር ሰው የሚባል ፍጡር ፈጥራለሁ በማለት ነገራቸው ያ ሸክላ ደግሞ ምን ሐመይ መስኑን በጣም ከመቆየቱ ብዛት የተነሳ እቁርና ሽታው የተለወጠ ከሆነ ጭቃ የተገኘ ሸክላ ነው በማለት መነሻውንም ጥምራ ታወቃቸው ማለት ነው። እና በዚህ መልኩ ያታወቀበት ምክንያቱ ወደፊት እነሱን የሚያዛቸው ነገር ስላለ ያ ነገር ከመታዘዛቸው በፊት እንዴት እንደሚመጣ ያስተዋውቃቸው ነው። የነሱን ታማኝና ታዛዥነት ይበልጥ ለማረጋገጥ ፈልጎ ማለት ነው። እዛ ሰውቱ እና አሁን የነገርኳችሁን ሰው የሚጣለውን ነገር አሁን ባልኳችሁ መልኩ ተቀርሬ ሰውነቱን ሁሉ አስተካክሌ በማቆመውና ሙሉ ሰው በማርጊዬ በማመጣበት ጊዜ ወነፈክቱ ፊህ ሚን ሩሂ ሩሂ የምትባለውን ምስጢር ነገር ዘርስቼበት እንደገና የሚንቀሳቀስ በሚሆንበት ጊዜ ፈቀሩ ለሁ ሳጅዱ እናንተ ለሱ ሰጃጆች ሁናችሁ ደቁለት ከፊቱ ላይ ሂዳችሁ ያው እሱ በመንሳት መልክ እንድትደቁ በማለት ትእዛዝ ሰጣቸው ማለት ነው። እና እንደ ከጭቃ የተበጠበጠ ጭቃ የተፈጠረ ነገር እንዴት አድርገን እኛ ንጹሃንና ቅዱሳን እንሰግዳለን ብለው ያምጹና ያንገራግጣሉ ወይስ ያ አላህ ፍቃድ ከሆነ ድረስ እኛ ተፈልገው ነገር ቢሰራ ምንቸገረን ብለው ትእዛዝን ያከብራሉ ብሎ ለመፈተን ነው ማለት ነው እናደረገ። ፈሰጀደ መላእክቱ ሁሉም አጅማው መላእክቱ እንዴት አያዝዛቸውን ነገር እሺ ከማለት በስተቀር የማመጽና የማንገራገጥ ስሜት ስለሌለባቸው በትእዛዙ መሰረት ሁላቸውም ጋር ተጋር ተስማምተው ረግ ብለው ተገዱ ለነቢዩላህ አደም ነው ማለት ናስን አላህ ማመረው መፍአሉን ማመሩን እንግዲህም ጌታቸው አላህ አዝዛቸውን አያምጡም የታዘዙትን ነገር በታዘዙት መሰረት ያስከናውናሉ ብሎ መስክሮላቸዋልና በዛው